السلام عليكم ورحمة الله وبركاته. እንደምን አደራችሁ ዋላችሁ አመሻችሁ የጀማ። ወደ ኢትዮጵያ አቆጣጠር ጠዋት ላይ የተለቀቀ አንድ ኦዲዮ ነበር። ይህ ኦዲዮ በኡስታዝ መሐመድ ሙስጠፋ ወይም ኡስታዝ ፈዘኪር ስለ ወላጆች ማለት ስለ እናትና አባት ሀቅ በሚል ርዕስ ላይ ያተኮረ ነው። በጣም ከባድ ርዕስ ነው። ሁላችንም እንድናዳመጥ ብዬ ነው። ምክንያቱም ያንን ነገር ካዳመጠን በኋላ ራሳችን ለመፈተሽ ነው፣ እኛስ ምን ቦታ ላይ ያለ ነው የሚለውን ለማስታወስ ነው። በጣም ከባድ ነገር ነው፣ ልብ የሚነካ በአሁኑ ሰዓት ደግሞ በትክክለኛ የሚደረገው ነገር ላይ ነው የተገለጸው እና ሁላችሁም እንድታዳምጡ ነው። ከሰማችሁ በኋላ ልብ ያለው ልብ ይበል ነው የሚባለው። አሰላሙ አለይኩም ወረህመቱላሂ ወበረካቱ።